وقال الملك ائتني به استخلصه لنفسي. فلما كلمه قال انك اليوم لدينا مكين امين. قال اجعلني على خزائن الارض اني حفيظ عليم. وكذلك مكنا ليوسف في الارض يتبوأ منها حيث يشاء نصيب برحمتنا من نشاء ولا نضيع اجر المحسنين. ولأجر الآخرة خير للذين آمنوا وكانوا يتقون. وقال الملك ائتوني به استخلصه لنفسي. إن نبوته منامون يفتاد للسوية ليرا عنده ناس الردة يعني يمستعت بعض لوتا يعدهم سوية عم كل يباستف قوي بمعنى تلاكايا إن يوسف اندري اللي مطلنا بجنبار اندي الجلائنية اتجو تفتر الله سوما لكم አስተፍልሽ ለነሱ እና ከመጣ ይሄን ሰው የኔ የግል አማካሪ አደርገዋለሁ በማለት እንደሚቆማቸው ቃል ገባ ማለት ነው። ሀለማ ከለመው በትዛዙ መሰረት ወዳውኑ ይሱፍ መጥና በግንባር ተገናኝተው ሲያናግሩት ጊዜ በጣም ሩቱ የሆነና ማራኪ የሆነ አቀራረብ ማገራረጣቸውን ሲያይ የበለጠ ተማረከ ሰውዬ። አል የዚህ ጊዜ ምን አለ ንጉሱ? እነከ ሊያውም ለደይና መኪኑን አሚን። አንተ በዛሬው ዕለት በእኛ ዘንድ ትልቅ ማዕረግና ክብር የሚሰጥ ታማኝ ታላቅ ባለስልጣን የምትሆን በማለት አዲሱን እድላቸውን አበሰራቸው ማለት ነው። መኪን ማለት እንግዲህ ተሰሚነት ያለህ የቤት ልጅ፣ በማንኛውም ነገር አንተ ካልከው ውጭ የማይሰራ ፈላጭ ቆራጭ እናደርግሃለን በእኛ ዘንድ ማለት ነው። አሚን ደግሞ ታማኝ ነው፣ ከአንተ የምደብቀው ምስጢርም የለኝ በማለት ንጉሱ በአንድ ጊዜ ምስጢሩን ገልጾ ነገራቸውና የቤት ልጅ ሊያረጋቸው እንደወሰነም አሳወቃቸው ማለት ነው። ቃለ ጃኒ አላ ፈዛኢን አልአርድ፣ እንግዳውስ መቶኔ የማይቀር ከሆነ በግብርና ውጤቶችና በአጠቃላይም በገንዘብ ሚኒስትር ቦታ ብትሰይመኝ እመርጣለሁኝ አሉ። እኒ ሀፊዙን አሊም፣ በዚህ የስራ ዘርፍ ከተመደብኝ ጥሩ የሆንኩኝ ጠባቂ እንደመሆን ነው። በአስተዳደሩም ደግሞ በቂ የሆነ ጥልቅ እውቀት ይኖረኛል ብዬ ተስፋ አደርጋለሁኛል። እንግዲህ እዚህ ላይ ነቢዮች ስልጣን አይፈልጉም ነበረ ይባላል። ያው ገብቶ ካልመጣ በስተቀር የዲን ሰዎች ለስልጣን ጉጉት አልነበራቸው። እሳቸው ግን አሁን መሾምን የሚፈልጉ መሰሉ በዛ አነጋገር። እንደውም የሹመቱን አይነት የገንዘብ ሚኒስትርና ወይም በአጠቃላይ የእርሻ ሚኒስትር አገኘኝ ብሎ መጠየቅ ማለት ራሱ ስልጣን እንደ መጠየቅ ይቆጠር የለም ወይ የሚል ጥያቄ ያስነሳል። ለዚህ መልሱ ምንድን ነው? ሰውየው መኪኑን አሚን ብሏቸዋል። በእኛ ዘንዳ ተሰሚነት ያለ ትልቅ ባለማዕረግ እንደምትሆን ነው ሲላቸው እንደሚሾማቸው እሱ ራሱ አረጋግጧል ማለት ነው። እሳቸው ግን የስራ ዘርፍ ምርጫ ነው ያደረጉት። መቾሚ የማይቀር ከሆነ እንግዲህ አንድ ልጅ ሾመሃለሁ ካለ እንዲ ማለት አይቻልም። ስለዚህ በማያውቀውና በማያገባው ነገር ተሹሞ ከመቸገርና ከማስቸገር ተሰጦ ባለውና በሚችለው ነገር መሰማራቱ ለሁሉም ጠቃሚ ስለሆነ እንግዲያውስ የምትሾመኝ በተለያዩ በሌላ ዘርፎች ሳይሆን በግብርናውና በገንዘብ ሚኒስትር ቦታ መሆን እመርጣለሁኝ አሉት ማለት ነው። ምክንያቱም ይህ የልማት ቦታ ነው። ታቸው የሚፈጥጉት ህዝብን ማገልገል ነው እንጂ ዝናና ስም ማግኘቱን አይደለም ማለት ነው። እና እንግዲህ የጦር ኃይል ባለስልጣን መሆን ይቻላል፣ ጠቅላይ ሚኒስትር መሆን ይቻላል፣ የውጭ ጉዳይ ሚኒስትር መሆን ይቻላል። ሌላ ቁልፍ ቁልፍ የሆኑ ስልጣን ቦታዎች አሉ። እነዛን ሁሉ አልፈለጓቸውም፣ ቀጥታ የፖለቲካ ጋር የሚያገናኙ ስለሆኑ ማለት ነው። ምክንያቱም ስርዓቱን አይደግፉትም በመሰረቱ። ያ በጊዜ የነበረው ሰውዬ ካፊር ነው ንጉሱ። እና እሳቸው እንግዲህ የሙሚን የሆኑ ሰውዬ ከካፊር ካቢኔ ውስጥ ገብተው ቁልፍ ቦታ ተያዙ። በእነሱ ስርዓት ነው እንግዲህ መምራት የሚችሉት። በእነሱ ስርዓት ደግሞ ሰዎችን መግዛትን አይፈልጉም ማለት ነው። እንግዲያሳ ቀጥታ ፖለቲካ ጋር የማያገናኝ ስራ ምንድን ነው? ይሄ ሰብልና የልማት ጉዳይ ነው ማለት ነው። እና ስለ ፖለቲካው በሙሉ ለእነሱ ተውላቸዋል። እስከ ጊዜው ድረስ እሳቸው የተሻለ ቦታ እስከሚደርሱ ግን ለጊዜው ህዝብን የሚያገለግሉበትና ታማኝነት የሚያሻበት ኢማን የሌለው ሰው ሁልጊዜ ገንዘብ ቦታ ሳስቀመጡት እየሰረቀ እያንካካና እያጨረበረ አገርን ያከስራል ማለት ነው። ሃይማኖታዊ የሆነ ሰው ገንዘብ አካባቢ ላይ ከሆነ ግን አንደኛ ታማኝነት ይገኛል፣ ሁለተኛ ደግሞ ኃላፊነት ይሰማዋል። ያን ነገር ወደ ተሻለ ደረጃ ለማሸጋገር ያለ የለ ኃይል ሁሉ ተጠቅሞ ይጣጣራል ማለት ነው። እና በዚህ በርካ ውጤቶችና በገንዘብ ቦታ ብታደርገኝ እመርጣለሁኝ በማለት የስልጣን ዘርፋቸውን ራሳቸው ወሰኑ ማለት ነው። ሰውየውም ያው ተስማማ፣ ሀሰኒነት አለ ብሏቸዋል እና ሊፈልፋቸው አልፈለገም ማለት ነው። በዛ ቦታ ግን እሳቸው አንደኛ መጠበቅና መቆጣጠር እንደሚችሉ ገንዘቡ እንዳይባክን፣ በተለይ ያው ወደፊት የድርቅ አመታቶች ይመጣሉ ተብሏል። ከዛ በፊት ጥሩ የአዝመራ አመታቶች አሉ። ያ በጥሩ ዘመን የተገኘውን ሰብል እንዳይባክንና ለክፉ ቀን መወጣት እንዲችል ለዛ ቅድመ ዝግጅት ለማድረግ ነው እሳቸው ያሰቡ እና በዚህ ለአስተዳደሩ በጣም ችሎታ አለኝ በማለት አስተዋወቁና ያንኑ የፈለጉትን የስልጣን ቦታ ተረከቡ ይባላል። ወከዳሊከ መከና ሊዩሱፍ ፊል አርዲ። እና በዚህ መልክ ነብዩላህ ዩሱፍ ከብዙ ውጣ ውረድና መከራ ሰቆቃ በኋላ በዚህ በግብጽ ሀገር የተመቻቸ ቦታ ፈጠነው፣ ለትልቅ ስልጣን አበቃነው ማለት ነው። የተበወኡ ሚንሃ፣ በሀገሪቱ በፈለገው ክፍለ ሀገር እየተዘዋወረ በፈለገው ቦታና ሁኔታ እንዲኖር አስቻል ነው። ታላቅ ባለስልጣን እንግዲህ ሁለት ስልጣን ነው ያላቸው። አንደኛ የግብርና ሚኒስትር፣ ሁለተኛ ደግሞ አጠቃላይ የገንዘብ ሚኒስትር ግምጃ ቤት ነበሩ ማለት ነው። እንግዲህ ኢኮኖሚው ቁልፉ በሳቸው እጅ ስለሆነ በፈለጉት ክፍለ ሀገር እየተዘዋወሩ እንደፈለጉ ቢኖሩ ለምን እንዴት የሚላቸው የለም። የሀገሪቱ ቁልፍ በሳቸው ሆነ በአጠቃላይ ማለት ነው። ሀይቱ የሻ ማለት ከይወዲ ከይወዳ ተብሎ የማይገደብ ሆነ። ሌላ ባለስልጣናቶች ብዙ ጊዜ ስራ ጠባያቸው በመላው ክፍለ ሀገር የመዟዟር እድላቸው ውስን ነው የሚያደርገው። የግብርናና የገንዘብ ሚኒስትር ግን ኢኮኖሚ ስለሆነ ሁሉ ጋር ያገናኘዋል። ሁሉም ክፍለ ሀገር የእሱ ቤት ነው ማለት ነው። በዚህ መልክ አመቻቸ ነው። ከዛ ከጉድጓድና ከእስር ቤት የወጣው ሰውዬ ዛሬ በአጠቃላይ በሀገሪቱ እንደፈለገ የሚናናና የሚናኝባት ሆነ ነው የሚለው። ኑሲቡ ቢራህመቲና መነሻ፣ በጸጋችንና በርህራሄያችን ከባሮቻችን መካከል የፈለግነውን እናገኛለንና ዩሱፍም ከብዙ ፈተና በኋላ እንደገና ለእንዲህ አይነት ስጦታና ጸጋ አበቃ ነው። ወላ ኑዲ አጅር አልሙሕሲኒን፣ የበጎ አድራጊዎችንና የአሳማሪዎችን የድካም ዋጋም ደግሞ የማናጠፋ በመሆናችን ብዙ ፈተና ደርሶበት የአላህን ፍቃድ በማክበርና አላህን በመፍራት ፈተናዎችን አልፏልና የዚያን የድካሙንና የስቃውን ዋጋ ልናሳጣው አልፈለግንም። ያን ችግሩን ወራት ካሳለፈ በኋላ እንደገና አሁን ደግሞ የድልና የጸጋው ጊዜ መጣለት ማለት ነው። ወላ አጅሩ ልአኺረቲ ኸይሩ ሊለዚነ አመኑ። እና ነብዩላህ ዩሱፍ እንግዲህ ከዚህ ጀምሮ ወደፊት በሚመጣው እድሜያቸው በጣም የተሻሻለና ያማረ እድል ማግኘታቸው ቀደም ሲል ለሰሩት መልካም ስራ ሁሉ እንደ ዋጋና እንደ ወረታ ነው ሲባል በቃ ዋጋቸውን እዚህ ዱንያ ላይ ጨርሰዋል እንዳይመስል፣ ለዚህ ሰውዬና እሱን ለመሰሉት ሁሉ በመጪው ዓለም በአኸራ ያዘጋጀላቸው ምንዳ ደግሞ ከዚህ የላቀና የተሻለ ነው። የመግቢያ ነው ሙቀድማ ነው እንጂ ዋናው ምንዳ በዛኛው ዓለም ነው የሚከፈለው ማለት ነው። ወታኑ የተቁ እኔን የሚፈሩና ፍቃዴን የሚያከብሩ ለሆኑት ለሙእሚኖች ከዩሱፍ ጀምሮ ምን ጊዜም በዚህ ዓለምም የተሻለ ሁኔታ እሰጣቸዋለሁኝ፣ በመጪውም ዓለም ደግሞ የበለጠና ያማረ ሲል እንደምለግሳቸው ነው ይላል። እና እዚህ ላይ እንግዲህ ይህንኑ የስልጣን ዘርፋቸውን ከተረከቡና ስራቸውን ከጀመሩ በኋላ እንዳሉትም በሙያቸው በጣም እጡብ ድንቅ ተብለው የሚደነቁ ጥሩ ባለስልጣን ሁነው ተገኙ ማለት ነው። ከዚያ በኋላ የህዝቡንም አመኔታ አገኙ ባጭር ጊዜ። ቀደም ሲል ንጉሱ ነበረ ባለው ችሎታ ታላቅ ሰው መሆናቸውን ተረድቶ የሾማቸው እንጂ ህዝቡ የሰው ሀገር ሰው ስለሆነ አያውቃቸውም። አሁን ግን አገልግሎት መስጠት ሲጀምሩ ህብረተሰቡም በጣም ምን አይነት ጥሩ ባለስልጣን መጣ እያለ ያደንቃቸው ጀመረ ይባላል። እና እንዳውም ንጉሱ ስልጣኑን ለሳቸው አሳልፎ ቢሰጥ እስከ መመኘት ድረስ ሄደ ይባላል። የህዝቡ ማፍቀርና ማክበር በዚህ መልክ ላይ እያሉ ብዙ ሳይቆዩ ንጉሱ ታሞ ሞተ። በሚሞት ጊዜ ህብረተሰቡ በአንድ ድምፅ ንጉሱን ኑዛዜ አድርጎ ነበር ይባላል። ይህች ሀገር እንድትበረጭግና ጥሩ ደረጃ እንድትደርስ ከፈለጋችሁ ይህን ሰውዬ ነው ስልጣን ማስያዝ አለባችሁ ብሏቸው ነበረ። ህብረተሰቡን በተጨባጭ ደግሞ ሁኔታውን ስላየውና ስላመነበት ወዳውኑ የንጉሱን ቦታ እንዲይዙ ተደረገ ማለት ነው። በዛ ሁኔታ ላይ እንግዲህ ስራቸውን ጀመሩ። እነዚያ 7 አመታት የጥጋት በጣም ዝናብና አዝመራ የሚበዛባቸው አመታት ይመጣሉ ብለው የተናገሩት ጊዜያቸው ደረሰና መጣ ማለት ነው። በሳቸው ጊዜ እነዚያ የሰባት አመታት እንግዲህ አዝመራ ያዘሉ ጥሩ አመታቶች ሲመጡ ሰብሉ እንዳይባክን በየክፍለ ሀገሩ መጋዘኖችን እያዘጋጁ በሚገባ እየተቆጣጠሩና ያንን እህል እየተንከባከቡ ለዕለት የሚያስፈልገውን ምግብ ካልሆነ በስተቀር ሰዎች አዝመራለን ብለው ያላግባብ እንዳያፈሱ በቁጥጥር በሚገባ ያንን የሰባት አመት አዝመራ ሁሉ በጥሩ ቦታ አስቀመጡ ይባላል። ከዛ ልክ እነዚያ የጥጋብ አመታቶች አልፈው ችግሩ ሲጀምር በየክፍላት ሀገሮች ጣቢያ በማዘጋጀት ጥሩ ጥሩ ባለስልጣኖችን በመመደብ ያንን እህል በቁጠባ በሚገባ ለህብረተሰቡ እንዲዳረስና በችግሩ እንዳይጠቃ አደረጉ፣ እያከፋፈሩ በስርዓት ይባላል። እና ያን ሰባት አመታት ድርቅ ባለፉት ሰባት አመታት አዝመራ ምንም ችግሩ ሳይሰማው ህብረተሰቡ በሚገባ ተወጣው ይባላል። ያ ሰባት አመት ድርቅ ሲያልፍ እንደገና ጥሩ ቀን መጣላቸው። በዛ ወቅት እህላቸው ጨርሶ ተሟጦ ሳያልፍ ወደ ደህናው ዘመን ተሸጋገሩ፣ የጊዜ ህብረተሰቡን አመኔታ በሚገባ አተረፉ ይባላል። የእነሱ ሀገር ሲያገግም ችግሩ ወደ ጎረቤት ሀገሮች እየተዛመተ ወደዚህ ወደ ከነአን ፍልስጤም አካባቢ የነበሩትን የእሳቸውን ቤተሰብን ጭምር ደረሰባቸው ድርቁ። ይህ ጊዜ የድርቅ ሲሰማቸው ራቅ ሆነውና እነዚህ ጎረቤት ሀገሮች የድርቁ ንጉስ እህል ያከፋፈላል አሉ እና ምናልባት እኛንም ቢሰጥልን ብለው ወንድሞቻቸው ተሰባስበው ሊመጡ ነው እህል ሊሸምቱ ወደ ጎረቤት ሀገር ማለት ነው። እና በዛ መልክ እንግዲህ ወደ ግብጽ ሀገር መጥተው እህልን ለመሸመት የመጡ እንግዶች ሳያስቡት እጃቸው ላይ ሊወድቁ ነው። ቀደም ሲል በእሳቸው ላይ ብዙ ደባ የፈጸሙ የነበሩ አረመኔዎች ዛሬ ተርበውና ተቸግረው እህል ሸመታ እያሉ እየተንከራተቱ ይመጣሉ ማለት ነው። وجاء اخوه يوسف فدخلوا عليه فعرفهم وهم له منكرون ولما جهزهم بجهازهم قال اتوني باخ لكم من ابيكم الا ترون عني اوفي الكيل وانا خير المنزلين فان لم تاتوني به فلا كيل لكم عندي ولا تقربون قالوا سنراود عنه اباه وانا لفاعلون وقال لفتيانه جعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون فلما رجعوا إلى أبيهم قالوا يا أبانا منع منا الخيل فأرسل معنا أخانا نكتب إنا له لحافظون وجاء إخوة يوسف يا نبي الله يوسف واندم وشيك فلسطين عذر تنسوا ودجبت فتمام الطوء إلا مشمت السبعون فدخلوا عليه ما سيكتبوت ينسوا عندما هنون فيوقوا يوسف على لبت بوتازفو فعرفهم جناب القسيرو يوسف عوقوا عشو عندما وشاشون وهم له منشرون النسو زين سلسوا يوما من يعطفنا جار يلم ينسوا عندما الزاجر جاي درسال بلو بأونهم بمنعمم تجيب ما يلنجر نبرنا سوزيو دقمو بسلطان بجر ما لا يسلهونا فاتبلو ان يعينونم لما يتوي هني طعمك سلام نبره الراش على وقته من السويلة. ولما جهازهم بجهازهم الناس أشتهم رياو قوة بمشجبا تتبلوا أستنى جلوا أشتهم فجاء يمفدقوا تنجر هدوا أموالتهم الناس تكاكلوا مشان ياس أشتهم ولا جرى أشتهم مثل ما دسوا بم يادرقوا أشتهم بذيه خارسوني بأخذ لكم من أبيكم كسب لهم في دنيانين كأنك وانتم ماشي أنك أشوري شلال مستعى እሱን የሚያመጡበት ስልክ ጠየቁ ማለት ነው። እና ወደዚህ ለመድረስ ምን አሏቸው ይባላል። እናንተ ሁሉ የአንድ ሰው ልጅ መሆናችሁ በጣም ደስ ትላላችሁ፣ እናንተው ናችሁ ሌሎች ወንድሞች ካላችሁ አሏቸው ይባላል። ሞታ ይቅረንና ያው ብዙ ነን፣ አሁን ግን ከኛ ሌላ እቤት ያለው አንድ ነው አሉ። አንድ በጣም ከሁላችንም የተሻለ ነበረ፣ በልጅነቱ ሞተብን አፈር ቅለለውና አሩሳቸውን ማለት ነው። አሁን ግን በሱ እግር ትንሽ ወንድም አባታችን በጣም ስለሚወደው ከሱ መለየት ስለማይፈልግ አስቀርቶታል። ከዛ ሌላ ያለነው እኛው ነን ሁላችንም ይላሉ። እና ለወደፊት እናንተን ወዳጅ ለማድረግ ይፈልጋለሁ፣ ግን ታማኝነታችሁን ማረጋገጥ ስለሚሻ አሁን ሌላ 11ኛ ወንድም መኖሩን ለማረጋገጥ ይህን ለምልክት ይሆነ ዘንድ በሁለተኛው ዙር ይዛችሁ ልትመጡ ትችላላችሁ አሏቸው ማለት ነው። የዚህ እንሞክራለን አባታችን እንኳን የሚሰጠን አይመስለንም፣ ብቻ ሁኔታውን አስረድተን እስካለን እናመጣለን ሊሉ ነው ማለት ነው። የዚህ ወንድማቸው በህይወት መኖሩን ካረጋገጡ በኋላ እንዳይቀሩ ግን ፈጥኖ ሊያረጋግጣቸው ነው ማለት ነው። አላ ተራውነ አንኒ ኡፊር ፈይለ ወአና ፈይሩ ሙንዚሪና እኔ ለመሆኑ ለእናንተ የምትፈልጉትን እህል ከፍሬና አሟልቼ የፈጠኋችሁ መሆኔን አታውምን አሉ። እንደገና ደግሞ ራሴን ማመስገን አይሁንና እኔ ከአስተናጋጆች ሁሉ የተሻልኩኝ ጥሩ አስተናጋጅ አይደለሁምን? እንደኔ አይነት ወዳጅ እኮ በቀላል አይገኝም። ስለዚህ አባታችሁ ለምን አይሰጧችሁምና አታመጡም? የኔን እህልና እናንተን መናቅ እኮ የሚገባችሁ አይመስለኝም። አንደኛ የምትፈልጉትን እህል ከፍሬ አሟልቼ ሰጥቻለሁ። ሁለተኛ ደግሞ እዚህ እስካላችሁ ድረስ የሚያስፈልጋችሁን ምግብ እየሰጠሁኝ እንደገና ስከዱኝ ስንቅ ጨምሬ የሰጠሁኝ ዘመዳችሁ ስለሆንኩኝ እንዴት ነገሩን እንደቀላል ታውቃላችሁ አሏቸው። አረኛ እንደው ምናልባት ስማግሌውን ቢካለ ብለን ነው እንጂ የእርስዎን ውለታ እንደቀላል ለማየት አይደለም አሉ። ከሌለም ሰእቱን ይዲህ አሉ። እንግዲህ በዚህ በቃላችሁ መሰረት ወንድማችሁን ይዛችሁ ካልመጣችሁ ሰላተይ ለለኩም እንዲ በሁለተኛው ዙር እኔ ዘንዳ መሸመት እንደማትችሉ ነው። ወላ ተቅረቡን እንዳውም አገሬ መግባትና መቅረብን ማትችሉ። ምክንያቱም አሁን ምናልባት በሽመት አሳባችሁ ለስለላ የመጣችሁ ከሆናችሁም አይታወቅም። እውነት ታማኞችና ሰላማዊ ሰዎች መሆናችሁን የማውቀውና የማረጋግጠው በተነጋገርነው መሰረት ወንድማችሁን ስታመጡ ነው። እሱን ይዛችሁ የማትመጡ ከሆነ ግን ለሸመታ ብላችሁ ደግማችሁ እንዳትመጡ። ያምናችሁ አልችልም እንኳን እህል ልሸጥላችሁ ቀርቶ አገሪቱ መግባትም አይፈቀድላችሁም እዚች አካባቢ ስርቡ እንዳትሉ አሉ። አንድ በኩል እንግዲህ በማግባባት እንዳይቀሩ ሲያደርጉ፣ በሌላ በኩል ደግሞ የተፈለገባቸውን ነገር ይዘው ካልመጡ መግባት እንደማይችሉና እንዳውም እንደሚወነጀሉ ጭምር ደግሞ አስጠነቀቋቸው ማለት ነው። ቃሉ ሰንራዊ ዱአኑ አባ አሉ። እንግዲህ እንዳልነወት አባትየውን እንደምንም ተጣጥረን አባብለንና አግባርተን እንዲሰጠን አድርገን ለማምጣት እንሞክራለን። ወኢና ለፋኢሉን በእኛ በኩል መቼም ይህን ነገር ለማድረግ ወደኋላ የምንል አይደለንም ከአቅም በላይ ካልሆነብን በስተቀር በማለት ቃል ገቡላቸው ይላል። በዚህ መሰረት እንግዲህ ወደ አገራቸው ተመልሰው መጡ። ከመውጣታቸው በፊት ግን እንደገና ደግሞ አሁንም እንዳይቀሩ የሚያደርጋቸው ሌላ ምስጢራዊ ነገርም ጨመሩበት። እሱ ምንድነው? ወቃለ ሊሱፊያን ይዛሉ ቢዱዓተው ፊሪሃሊህም ለነዛ ለእህል አከፋፋይ ለነበሩት ሰራተኞቻቸው ትእዛዝ ሰጡ። ነቢዩላ ዩሱፍ ምን ብለው? ይዛሉ ቢዱዓተውም እህሉን የገዙበትን ዋጋ ፍራንኩን ፊሪሃሊህም በዛ በእህላቸው ውስጥ ጨምሩላቸው ብለው አዘዙ። ምን ሂሳቡን አስከፍለዋል መጀመሪያ ካስከፈሉ በኋላ ግን እንደገና እህል ለሚቆጥሩትና ለሚቀረጥሩት ሰራተኞች ይህንን ፍራንክ በጎርሳ በጎርሳ እያደረጉ እዛው እህሉ ውስጥ በቁንታሉ ውስጥ እንዲወሸጥላቸው አደረጉ። በምስጢር ሳያውቅ ማለት ነው። ለምን? ለአለሁም ያሪፉና ይህች ገንዘብ ለእነሱ የተመደቀችላቸው መሆኑን እንዲያውቁና እንዲረዱ። ይደንቀለቡ ለአሊም ወደ ቤተሰባቸው ተመልሰው ሲሄዱ ገዝተን መጣን ሲሉ የገዙበት ዋጋ እዛ ውስጥ ተወልጭቆ ሲገኝ የበለጠ ይሄ ውለታ እንዲከብዳቸው ለማድረግ ማለት ነው። እንደገና ደግሞ ዘውት የመጡት ገንዘብ የአባታቸው ገንዘብ ነበር። አባታቸው ተቸግረው ያለ የለለ ጥርሳቸውን ስተው ገንዘባቸውን ለእህል መግዣ ሲልኩ እሳቸው አላህ ለዚህ ደረጃ አብቅቷቸው የአባታቸውን ገንዘብ መብላቱ ከፍሏቸው ነውም የሚለዋሉ። በሌላ በኩል ደግሞ ምን አድራገኘት ያለው ገንዘብ ይህ ብቻ ከሆነ ደግሞ መግዣ የለንም ብለው እንዳይቀሩባቸው ለሁለተኛው ዙር ፍራንክ እንደካላቸው ይመጣሉ በሚል ነው ይባላል። ለአለውም የዘውን እና ይሄ ገንዘብ እዛ ውስጥ ተመልሶላቸው ካገኙ ወደፊት የመመለስ እድላቸው የበለጠ አስተማማኝ እንዲሆን በማሰብ ፍራንኩን ሁሉንም በየሻቸው ጨምረው ላኩላቸው ይላል። እነሱ እንግዲህ እንደተመለሰላቸው አያውቁም። ለሌላ ሀገር በቀላሉ የማይገኘውን ሸመታ ማገኘት ራሱ እንደ ትልቅ ነገር አድርገው በደስታ ነው የተመለሱት ማለት ነው። ፈለማረጀው ኢላ አቢህም እና ያንን እህላቸውን ጭነው ወደ አባታቸው በሚመለሱበት ጊዜ እንደደረሱ ያንን ተልኳቸውን ለማሳካት ይጥሩ ጀመር ማለት ነው። ቃሉ እንዳሉ የአባና አባየ ሆይ ሙኒያሚን መልከይሉ ዛሬ ግን የጉዟችን ቀንቶን ነበረ። ጥሩ ወዳጅ አግኝተን በጥሩ ዋጋ ሸምተን መጥተናል። ዛሩ ግን እዚህ ሰው ሌላ ደጋግመን መሄድ ይኖርብናል። ያንን እጅን ደግሞ ለማገኘት እሱ አንድ ከኛ የሚፈልገው ነገር አለ። ያን ነገር ካላሟላን በስተቀር ደግሞ ከኔ ዘንዳ መመስገን መቀመጥ አይፈቀድላችሁም፣ አገሬም እንዳትቀርቡ ብሎ አስጠንቅቆናል እና ይቺ በገኘችው ሲል በአንድ ጊዜ እንዳትቋረጥብን ያንተን ትብብር እንፈልጋለን። አንተ ካልተባበርከን በስተቀር መቼም ከዛሬ ጀምረን ደግመን መሸመት እንደማንችል ነው አሏቸው። ምንድ ነው እሱ ሲሏቸው፣ ፋርክናና አካና የምታናሽን ወንድማችን እንድንያንን እኛ ጋር እንዲሄድ አድርገው እሱን ይዘን ከእርን አሁንም ይቀጥላል ወዳጅነቱ፣ አለበለዛ ያው የመጨረሻ ማስጠንቀቂያ ተሰጥቶናል አለ። ማን ነገሩ አላቸው እሱ መኖሩን አሏቸው። ያማ ወግን ወግ ያነሰዋል እንደሚባለው ቀደም ሲል ስንገባ መልካችን ተመሳሳይ በመሆኑ እንዴት ነው ዘመድ ቤተሰቦች ናቸው እንዲህ ብሎ ጠየቀ። ይህ ጊዜ አሁን እንዲያውም የአንድ ሰው ልጅ ነን፣ አባታችንም በጣም ታላቅ ሰው ናቸው፣ በሀገራችን እንዲያውም ነብይ ናቸው። ቀንጥሎን ያው ዛሬ እንደዚፎን እንጂ በሀገራችን የተከበርን ሰዎች ነን ብለን ስለ ታሪካቸው አነሳን። ከዛም እንዲያውም እየተራዘመ ስለ አባታቸው ስለ አያቶቻቸው የእነ ይስሐቅ የእነ ያዕቆብን ሁሉ ታሪክ አውጥተን ስንነግረው በጣም ተደሰተና ተመሰጠ ሰው ልጅ። ታዲያ እናንተ ብቻ ናችሁ ሌሎች ወንድሞችና እህቶች ይሳሏችሁ ብሎ ጠየቀ። ይህ ጊዜ መዋሸት ስላልፈለግ ከመሰረቱ 12 ነበር። አንዱ በልጅነቴ ጠፍቶ አውሬ በልቶብናል፣ ሌላው ግን አንዱ ላይን ማረፊያ ተብሎ አባታችን ጋር ቀርቷል ታናሹ ብለን ነገር ነው። በሉ እንግዲህ እውነት የምትሉኝ ነገር ሁሉ እርግጠኛ መሆኑን ለማወቅ ይህን ቤት ቀርቷል የምትሉት ታናሽ ወንድማችሁንም ለሁለተኛ ዙር ይዛችሁ ትመጣላችሁ። እሱን ይዛችሁ ካልመጣችሁ ግን ላምናችሁ አልችልም እና ደግማችሁ እዚያ አካባቢ ትርቡ እንዳትሉ በማለት አስጠነቀቀን ብለው ነገሯቸው ማለት ነው። ፓርትን ማና አካና ስለዚህ ወንድማችንን ቢንያሚንን እኛ ጋር አላቸው። ነገል ይሄ የሆነ እንደሆነ አሁንም እንደገና ሸምተን እንመጣለን። ወይና ለው ለሀፊዙን ወንድማችን ደግሞ ያውቃውን ቀደም በእጅት የደረሰ ነገር ይደርስበታል ብለህ እንዳትፈራ፣ እኛ እሱን በሚገባ እንንከባከበዋለንና እንጠብቀዋለን። እኛ በህይወት ቁመን በሱ ላይ አንድ ነገር ይደርስበታል ብለህ አያሳስብ በማለት አሁንም ማግባባት ጀመሩ ማለት ነው። قال هل آمنكم علي إلا كما أمنتكم على أخي من قبل فالله خير حافظا وهو أرحم الراحمين. ولما فتحوا متاعهم وجدوا بضاعتهم ردت إليهم، قالوا يا أبانا ما نبغي هذه بضاعتنا ردت إلينا، ونمير أهلنا ونحفظ أخانا ونزداد خير بعير ذلك كيل يسير. قال لن أرسله معكم حتى تؤتوني موثقا من الله لتأتنني به إلا أن يحاط بكم. فلما آتوا موثقهم قال الله على ما نقول وكيل. وقال يا بني لا تدخلوا من باب واحد وادخلوا من أبواب متفرقة، وما أغني عنكم من الله من شيء، إن الحكم إلا لله عليه توكلت وعليه فليتوكل المتوكلون. قال هل آمنكم عليه إلا كما أمنتكم على أخيه من قبل. قالوا نبي الله يعقوب إنهم بجي بنيامين بمبالو لجلاي አምናችሁ አለሁን አሁን ቀደም በወንድሙ ያመንኳችሁን አይነት እምነት ካልሆነ በስተቀር አሉ። ያምናም ሞኝ ዘንድሮ እንዲገናኝ እንደሚባለው ሁልጊዜ ስታታልል ልትኖሩ ትፈልጋላችሁ እንዴ? እናንተና ምኝ እንዴት ደግሞ ይህንን እሰጣችኋለሁኝ? እንትኩን አሁን ቀደም ምላችሁ ተገዝታችሁ ወልዳችሁ አይደለም እንደ ያቀለጣችሁት? አሁን ደግሞ እንዴት ይህኛውን እንጠብቀዋለን እያላችሁ ትምላላችሁና ትገዘታላችሁ አሉ ማለት ነው። አላሁ ኸይሩን ሐፊዘን ግን እንዲህ አሉት። የእነሱን እንግዲህ ቃል መግባትና መማል ዋጋ ቢስ ለማድረግ እንጂ ልጁን ለመከልከል አይደለም። ምክንያቱም ልጁን መከልከል ማለት በሙሉ በቤተሰቡ ላይ እልቂት ማወጅ ማለት ነው። ልጁን እንደሚሰጧቸው ነው። ግን እናንተ ብትምሉ ብትገዘቱ በይሱፍ እንዳመንኳቸው አይነት ካልሆነ በስተቀር አሁን አላምናችሁም። አሁን ቀደሞ ስላጣ መሆናችሁ ያው ተረጋግጦባቸዋልና። ለማንኛውም ፈላሁ ኸይሩን ሐፊዘን ወልጀ በኩል ተጠባቂ በኩል የሚበልጠው አላህ ነው። አላህ ይጠብቅልኝ ብዬ በዚህ ተማምኜ የሰጣችሁ እንደው እንጂ እናንተን እንኳን አላምናችሁም አሉ። ወሆ አርሐሙ ራሒም አላህ ከአዛኞች ሁሉ ይበልጥ ሩሩ የሆነ ጌታ ነው እና ከእናትም ከአባትም የበለጠ ስለሚያስብና ስለሚራራ ለሱ ሊሰጣችሁ ይሆናል። ምክንያቱም የዚህ ካልሰጠኋችሁ ያ ሰውዬ መልሳችሁን ይዘ እንዳመጣችሁ መሸመታችሁም ካለ መላው በተሰኝ በችግር ሊያልቅ ስለሆነ አንድ ልጅ አድናለሁ ሲል ሁሉንም በተሰኝ ከመጨረስ ያው እሱን መስጠት አይቀርም። የምሰጠው ግን ለእናንተ ሳይሆን ለአላህ ነው አደራ የምሰጠው አሏቸው ማለት ነው። አሁን እንግዲህ የአላህ ነቢዮች ላይ ደሆን ሙሉ ፊትህሪ መረደን እንዳሉት ነቢዩ መሐመድ አለ ሰላቱ ወሰላም ሙኒን አንድ ቀን ምናልባት ገና ሰው ነው ብሎ ሰው ሊያሳልለው ይችላል። ከዛ በኋላ ግን በአንድ ጉድጓድ ሁለት ጊዜ አይነደፍም በሚለው ነቢያዊ መርሆ ደግሞ መጣለል አይገባም ማለት ነው። ይሄ ነው አንዴ ሁለት ጊዜ የሚታለለው። አሁን ገደል እንደታጣላችሁ አሁን እናንተ ምላችሁ አገልግሎታችሁ አትጠብቁታላችሁ ብዬ ማንንም ይፈታችሁ ማለት ግን አላህን አምኜ ያዝንልኛል ይጠብቅልኛል ብዬ ይፈታችሁ ይሆናል። ለእናንተ ግን የፈለገው እንድትሙሉ ብትገዘዱ አላምናችሁም አሏቸው ይላል። ወለማ ፈተሁ መጣሁም ለማንኛውም እንግዲህ እሳቸው ይታመኑ ማይታመኑ ልጁን ማገኘት ነው አላማቸው እንጂ ጉዳያቸው አይደለም መታመኑ። ይህ እንግዲህ ሊሰጠን ነው ተስፋለን አሉና ያንጭነውት የመጡትን የቅርቃባቸውን መፍታት ጀመሩ ማለት ነው። እላቸውን ለመገልበጥና ለሁለተኛ ጉዞ ለመዘጋጀት ያንቃቸውን ሲከፍቱ ጊዜ ወጀዱ ቢባተውም የገዙበትን ወረታቸውን እዛው እሩ ተወስቆ አገኙ። ሩደት ላይም ወደ እነሱ ተመልሶላቸው አገኙ አጋቸው። በጊዜ በጣም ተደሰቱ። እንደገና ደግሞ ለአባባላቸውም ተጨባጭ መረጃ አገኙ። በጣም ጥሩ የሆነ ወዳጅ አግኝተናል ብለው ነግረዋቸው ስለነበረ ምን አሉ? ቃሉ የአባና አባዬ ሆይ አሉ መጡ ነው ማነብሪ ይሄ በዚች ሀገር አገኘ ነው የምንልህ ወዳጃችን በጣም ጥሩ ሰው ነው ለእኛ እጅግ አሳቢ ነው ብለን ነግረን ነበረ። ለአባባላችን ማስረጃ አሁን ካጋጠመን የበለጠ ምንም አይነት ማስረጃ አያስፈልግም። እንደው በህይወት አይቀሰበት አቃለች በችግር ዘመን አንድ ሰው ለማያውቀው ለሰው ሀገር ሰው እህል ስጦ እንደገና የተጠበትን ዋጋ በምስጢር እህል ውስጥ ወስቆ ይሰጣል የሚባል ነገር ሰምተህ ታውቃለህ? የለም ይኸው እንዲህ አድርጓል የሁላችንም ዋጋ እህል ውስጥ አገኘ ነው በማለት ነገሯቸው። ሀዲህ ሊባትና ሩጌት ሌና እና የገዛንባቸው ወረቶቻችን ፍራንኮቻችን በየቅርቃቦቻችን ውስጥ ተጨምረው አገኘን አሉ። ወነሚሩ አለና አሁን እንግዲህ ዋጋም ሳይቸግረን እንደገና በሁለተኛ ዙር ተመልሰን ለቤተሰቦቻችን መውጫ የሚሆን እህል ጨምረልኝ ሰምት ነዋል። ወነፈዙ አሳና ወንድማችንንም ደግሞ ነቅተን እንጠብቃለን መጥፎ ነገር እንዳይደርስበት። ወነዝዳዱ ከይለ ባሄር እሱ በመሄድ ደግሞ የአንድ ሽመት ጭነትም እንጨምራለን አሉ። እንግዲህ ሰውየው ያው ኢኮኖሚውን በጥንቃቄ ስለሆነ የሚመሩት ማንም ሰው ቸግሮኛል ብሎ ሲመጣ አንዳንድ ግመል ጭነት ብቻ ነው የሚሰጥለት ይባላል። እንግዲህ ገንዘብ ካለ ብለው ብዙ አይሰጡም ለአንድ ሰው ሊያባክን ይችላል እና እዛዎች ውስጥ ደግሞ ነጋዴ እንዳይሆን የነፍሳጅ ነው እና እነሱ አስር ሆነው ስለመጡ ለቢንያሚን አንድ ግመል ተጨማሪ ይዞ ነበር ይባላል። አንተ እዚሁ ቆይ ግን ሌላ ወንድም አለን ብለን ለምነን አንድ ግመል ለምንም እናመጣልሃለን ብለው ወስዶ ነበር። ሰውየው ከሌለ አልሰጥም ብሎ መልሶባቸው ነበር ይባላል። አሁን ግን እሱ በአካል ከሄደ እንደ ፊቱ እንዲ አይለንም ክሬታውም ይጨምርልናል። ከአስር ጭነት ያው 11 ይቻላል እና በሱ ስም አንድ ግመል ጭነትም እናተርፋለን አሉ። ዛሬ ከገኝየሲር እና ያ ወዳጃችን ከአሁን ቀደም እንኳ ከአስር በላይ እንደማይጨምር ቢነግረንም ሰውየው በአካል ከሄደ በጣም ቀላል ስለሆነ አንድ ጭነት አይነፍደንም ብለን ተስፋ እናደርጋለን በማለት ልጁን እንግዲህ ለመውሰድ የበለጠ ፈጥኖ አደረጉባቸው ማለት ነው። ሁኔታው የእነሱ መስበክና መፍጨጨር ሳይሆን የችግሩ ሁኔታ መፈናፈኛ ስላሳጣ ሰውየውን ልጁን ለመስጠት ወሰኑ ማለት ነው። ይህ ጊዜ ቃል ለን ኡርሲለሁ ማዕኩም ሀታ ትእቱኒ መውጢቀን ሚነላህ መጀመሪያ ይህ ልጅ ለእናንተ አልሰጣችሁም እሱን መልሳችሁ በሰላም እጄ ለማግባት ጠንካራ የሆነ ቃለ መሐላ ካልፈጸማችሁ በስተቀር አለ። በአላህ ስም እየማላችሁ ሁላችንም በህይወት በጤንነት ቁመን እየሄድ ወንድማችንን ትተን አንመጣም እያላችሁ ትምላላችሁ። ለተቱነን ይህ ልጁን ይዛችሁ ለመምጣት ጠንካራ ቃለ መሐላ አስፈጽማችኋለሁ በቅድሚያ አሉ። ኢላ አን ዩሃጠ ቢኩም በሁላችሁም የሚከብና ሁላችሁንም የሚያጠፋ ነገር ካላጋጠማችሁ በስተቀር። ያው እንግዲህ ከአቅም በላይ ሆኖ ሁላችሁንም የሚያጠፋ ነገር ከመጣ ያ እንግዲህ ላይ ከሊፉላሁ ነፍሰን ላሁ ሰዓሃ ነው ምንም አይሰርም። እናንተ ግን በጤንነትና በህይወት ቁማችሁ እንደው በተለያዩ ምክንያቶች ልጁን እንዲሆነ ብላችሁ ብትመጡ መግቢያ የላችሁም። ይህን እንዳታረጉ መጀመሪያ አስምላችኋለሁ አሏቸው። እነሱም ቸግሯቸዋልና የፈለገው ቃለ መሐላ ሊቸረቸር የሚፈሩ አልሆኑም። ቀረቡና ቃለ መሐላ ፈጸሙ። ፈለማ አተው መውቲቀሁም የመተማመኛ ቃለ መሐላ ሲሰጡ ጊዜ ለአባታቸው ቃለ አላሁ አላ ማ ነቁሉ ወኪል አሉ ያዕቁብ እናንተ ብትምሩ የወስላታ መሐላ እኔ አሁንም አላምንም አሉ። በምንነጋገረውና በምንዋዋለው ውለታ ዋቢያችንና ጠባቂ መመኪያዬ አላህ ነው። አሁንም ለአላህ ነው አደራ የምሰጠው ልጄን እንጂ እነሱ ምለዋልና ቃላቸውን አክብረው ያመጡልኛል ብዬ በእናንተ አልመካምና አልተማመንም አሉ። በዚህ መልክ እንግዲህ ልጁን ሰጡና ጉዟቸውን ሊቀጥሉ ነው ወደ ግብፅ ሀገር መልሰው። አሁንም ማስተኛኘት ያረጋግላቸው በጣም ግዲ ወደ ዳንጀት መጥቶነውና ለነሱ ጥምር እንደውም አስተጀመሩና መመሪያ ሊሰጧቸው ነው። ወቃል ያ በልየ ላ ተድፍሩ ሚን ባብ ዋሂድ ልጆች አሉ እዛ የዝቃገር ስትደርሱ ከአንድ በር ተጉርጃችሁ እንዳትገቡ አሏቸው። ወርፍሩን አብዋቢ ሙተፈሪቃ በተለያዩ በሮች ተለያይታችሁ በተራ በተራ ግቡ አሉ። ምንድነው አይናት እንዳያጠቃባቸው በጣም መልከጠና ነበሩና አንድ አይነት ተመሳሳይ ነበሩ። ስለዚህ ቀደም ሲል ያልታወቁም ተገቡ በኋላ ነው ወንድማማች መሆናቸው ምናምን የታወቀው እንጂ ማንኛውም ጓደኛማ መስለው ነበረ። አሁን ግን አስር ወንድማማቾች የአንድ ሰው ልጅ እነዛ መልከኛ የሆኑ ጎበዞች መጡ እያለ ሰው በጉጉት ያያቸው እንደሆነ አይንናት ይወጋብኛል ብለው በመፍራት ስትገቡ እየተከፋፈላችሁ በተለያየ አቅጣጫ ተነጣጥላችሁ ግቡ እንጂ አንድ ጊዜ ቡድን ሆናችሁ እንዳትገቡ። እነዛ ወንድማማቾች የንጉሱ ገመዶች ወዳጆች መጡ እያለ ሰው እንዳያደንቃችሁ በማለት መፈሯቸው ማለት ነው። ይህን ሲሉ ደግሞ እኔ በዘዴ አላህ የቀደረውን ነገር ማስቀር ይመስል አሉና ተወስዳቸውን እንዳይነካባቸው ወማ ኡግኒ አንኩም ሚነላሂ ሚን ሸይ የወለደ አንጀት አልችል ብሎ መቼም ለእናንተ ያለኝን ሀሳብ መግለጽ እንጂ ከአላህ የተወሰነውን ነገር እኔ የምከላከልና የማድናችሁ እንዳልሆንኩም አውቃለሁኝ። አላህ ይድረስባችሁ ብሎ ያሰረው ነገር ካለ ይደርሳል። እኔ ግን በአባትነቴ መጨነቄና ማሰቤን ለመግለጽ ያህል ነው አሉ መልሰው ማለት ነው። ምን ልሑክሙ ኢላ ሊላህ እና የማንኛውም ነገር ፍርድና ውሳኔ ለአላህ እንጂ ለማንም አይደለም። አላህ በእናንተ ኸይር መሆነ ሸር ካሰበ እኔ የፈለግኩትን ማስጠንቀቂያና መመሪያ ብሰጣችሁ እንደማትድኑ ነው አሉ። እነልሀገረ ላይ ሁሉ ይነልቀደር ጥንቃቄ ከአላህ ውሳኔ አድንም እንደሚባለው ማለት ነው። አለይህ ተወከልኩ ለማንኛውም ለልጅም ሆነ ለእናንተ የምተማመነውና የምመካው በእርሱ በጌታዬ ነው፣ እሱ በሰላም ያምጣልኝ ማለታቸው ነው። ወአለይህ ፈለተወከል ሙተወኪሉን እኔ ብቻ ሳልሆን መተማመንና መመካት የሚፈልጉ ሰዎች ሁሉ አስተማማኙ አላህ ነውና በእርሱ ላይ ብቻ ይመኩ በማለት ለእነሱም ጭምር መመሪያ ሰጧቸው ማለት ነው። ولما دخلوا من حيث أمرهم أبوهم ما كان يغني عنهم من الله من شيء إلا حاجة في نفسه عقوبة أبوها وإنه لذو علم لما علمناه ولكن أكثر الناس لا يعلمون. ولما دخلوا على يوسف آوى إليه أخاه قال إني أنا أخوك فلا تبتئس بما كانوا يعملون. فلما جهزهم بجهازهم جعل الزقاية في رحل أخيه ثم أذن مؤذن أيتها العير إنكم لسارقون. قالوا أقبلوا عليهم ماذا تفسدون. قالوا نفسد صواع الملك ولمن جاء به حمل بعير وأنا به زعيم. قالوا تالله لقد علمتم ما جئنا بنفسد في الأرض وما كنا سارقين. قالوا فما جزاؤه إن كنتم كاذبين. قالوا جزاؤه من وجد في رحله فهو جزاؤه كذلك نجزي الظالمين. فبدأ بأوعيته من قبل وعاء أخيه ثم استخرجها من وعاء أخيه. كذلك سجنا ليوسف ما كان ليأخذ أخاه في دين الملك إلا أن يشاء الله. نرفع درجات من نشاء وفوق كل ذي علم عليم. ولما دخلوا من حيث أمرهم أبوهم አባታቸው ባዘዘባቸው ቦታና ሁኔታ ሲገቡ ጊዜ ከመመሪያውን ተቀብለው እዛ ግጫገር ሲደርሱ በአንድ ሳይሆን ተነጣጥለውና በተለያዩ አቅጣጫዎች ገቡ ነው የሚለው። ማካነ ይሁንያን ሁሚነላሂ ሚን ሸይ እሳቸው የሰጧቸው ማስጠንቀቂያና መመሪያ ከአላህ ውሳኔ የሚያድናቸው አይደለም። እርሳቸውም እንዳሉት ማን ሆኖ አልተገኘም። ኢላ ሀጀተን ፊነፍሲ ያዕቁበ ቀዷሃ በነቢዩላህ ዩሱፍ ስሜት ውስጥ የነበረችውን ፍላጎታቸውን በዚህ አባባላቸው አባታዊ ጭንቀታቸውን ተወጡ እንጂ እሳቸው ይህን ማስጠንቀቂያ ስለሰጡ አላህ እንዲደርስባቸው ያሰበውን ነገር ሊያስቀር አልቻለም መመሪያው ነው የሚለው። እና እሳቸው እንግዲህ አንድን ቀን እንዳይደርስባቸው ወይ አይናት እንዳያጠቃቸው አስበው ነበረ ተለያይታችሁ ግቡ ያሉ። አሁንም ተለያይተው እንዲገቡ ችግር ሳይደርስባቸው አልቀረም። እሳቸው ግን በመናገራቸው ያደረጉት ነገር ቢኖር አባታዊ ሀሳባቸውንና ጭንቀታቸውን መወጣታቸው ሆነ ማለት ነው። ወይነሁ ለዱ ዕልሚን ሊማ አለምናሁ እና ነቢዩላህ ያዕቁብ ላሳወቅነው ነገር የጥሩ እውቀት ባለቤት ነበረ። ያው ሰው ሲባል መቼም እውቀቱ ውስን ነው፣ ሁሉን ነገር ያቀርብ አይባልም። ባሳወቅነው መጠን ጎበዝ ሰው ነበረ፣ በጣም የበሰለ አዋቂ ነበር በማለት አደነቃቸው። ወላኪን አከረና ሲላ አለሙን ግን አብዛኛዎቹ ሰዎች የነቢዩላህ ዩሱፍን አዋቂነት አያውቁም وإما الله سبحانه وتعالى يكتاكتون سواج ما من نفسه سواج فإذا السيسن ده المرون ده فراسه يقوة رعبه إنجي نبي الله يعقوب كالله سوال نفره فهلهم ذرسوا كتاكتوننا كنسا بيكتو يلاك أنه يمتك نفره فمالك يامد كتاكتو هده مالك إنا بجامل سميري جبهو حكما بالفكر رجتاك በቃላቸው መሰረት ወንድማቸውን ይዘው ስለመጡ ንጉሱ በጣም በደስታ ተቀበላቸው። ከፊቱ የበለጠ አከበራቸው። ልጁ መቀበያ ቦታ አዘጋጀላቸው። የምግብ የመጠጥ የልብስ የጌጣይነት ሁሉ አወረደላቸው። ከዚያ በኋላ ምግብ በሚቀርብበት ጊዜ እንግዲህ በእኛ ስርዓት እንደዚህ አይነት ታማኝ ወዳጅ በሚገኝበት ጊዜ በእኛ አገር ደም ምግብ የሚበላው ቤተ መንግስት ውስጥ ሁለት ሁለት ሰው እየሆነ ነው አለ ይባላል። ወንድሙን በግል ለማገኘት ስልክ ስቀይ እና እያንዳንዳቸው እንግዲህ በሁለት በሁለት ቡድን እየተከፈላቸው አንዳንድ ማድረግ ይቀርባላችሁ። ይኸውም ደግሞ በተለያየ ክፍል ነው፣ አንድ ክፍልም አይደለም አለ እና እነዚያ አስሮችን እንግዲህ ሁለት ሁለት ሲያረጋቸው አምስት ማጭ አደረጋቸው። አስራ አንደኛ ስለሆነ ያታናሽ ወንድም ብቻውን ቀረ። ይህ ጊዜ እንባው ወረደ ይባላል የታናሽ ወንድም። የኔም ወንድም እኮ ያሟች ቢኖር ኑሮ ይህን ጊዜ እኔ ጋር ይሆን ነበረ ብቻዬን ቀረሁኝ ብሎ ተሰማው ይባላል። ይህ ጊዜ ከሩ ይሄ ልጅ እንግዲህ ብቻውን ስለሆነ እኔ ጋር ይቀርባል ምንም አይደለም አሉ ንጉስ። እናታቸውን ዘውት ክፍል ገቡ ማለት ነው። ከዘውት ከገቡ በኋላ አተዋወቁ ራሳቸውን። እንግዲህ አንተ ያው በሞተውና በጠፋው ወንድምህ ማዘን የለብህም፣ እኔ በዛ ፈንታ ወንድም ብሆንልህ ምን ይመስልሃል አሉት ይባላል። አይ እርስዎን የመሰለ ሰውማ ለወንድምነት ሲመኝ ይገኛል ማርግጦ ምን ይበላል። ዳሩ ግን እናቴ እንደወለደችው መቸም ምን ሊሆን አይቻልም አላቸው ይባላል። የዚህ ጊዜሳቸው መንባተን አነቃቸውና አንገቱን አጥፈው ይዘው እኔ ወንድም እኮ ነኝ እናቴ የወለደችብህ ለብዙ አመታት ጠፍቼ የቆየሁት ዩሱፍ እኮ ነኝ በማለት ነገሩት ይባላል። እና እዛ ተናንቀው ሲያለቅሱ ሲጨቀጨቁ ከቆዩ በኋላ እንባቸውን ጠራረጉና እንደገና ያው ወደፊት የሚያደርጉትን እቅዳቸውን ተወያዩ ማለት ነው። እዛች ክፍል ዘጠው እና ወለማ ዘፈሩ አላ ዩሱፍ በዩሱፍ ላይ ሲገቡ ጊዜ እነዚህ ወንድማማቾች እነሱን በሁለት በሁለት መድቦ ሌላ ክፍል አደረጋቸው እና አዋ ኢለይ አፋ ቢንያሚን የእናቱን ልጅ የሆነውን ወደ እሱ አስጠጋው ባለበት ክፍል ወሰደው ማለት ነው። እና ቃል ኢኒ አራሁ ያ የጠፋው ወንድምህ እኔ እኮ ነኝ ለማለት ራሱን አስተዋወቀ። ተላተልቶ እሱማ ጋር ነው ያለው። እነዚህ ወንድሞቻችን በእኛ ሲፈጽሙት በቆይ ደላና ሴራ አትበሳል። እነሱ እኛን ለማጥፋት ቢሞክሩም እንኳን ይኸው አላህ ስብሓነ ወተዓላ እኛን ታላቅ ደረጃ ላይ እያደረሰን ነውና ካሁን በኋላ እንግዲህ ቢሉና ሲሉ የእኛ ነው አይዞት በማለት አበሰረው ነው ምነ። ከዚያ በኋላ እሱን እንግዲህ ለማስቀረት ፈለጉ ነቢ ላይ ወጥሮ እንዲህ ተጫውተውባቸው ነበርና እነዛ ወንድሞቻቸው እነሱ አዋቂዎች ጉልበተኞች ሆነው በፖለቲካም ሆነ በጉልበት ተጠቅመው ነው እንደዚያ ያደረጓቸው። አሁን ተራቸውን የተበለጡ መሆኑን ለማረጋገጥ እሳቸው ደግሞ በፖለቲካ በሚገባ ሊወጓቸው ነው ማለት ነው። እንግዲህ አንተ እንዲያትገነጅታል አንተ አሁን ተመልካ በልግነት ጋር እኔ ጋራት መቅረት አለብን፣ ለማስቀረት ደግሞ የረቀጠ ስልት መጠቀም አለብኝ። አንተን ወንጅ በወንጀለኝነት ካላቀረቡ በስተቀር በህይወታቸው እያሉ ስጠው ይህዱ ስለማይችል ቃለማላ ፈጽሞ ነው እና የመጡ አንተ ጋር ምስማማ መጀመሪያ ነው እና አንተ ወንድሜ ነኝ ካሁን በኋላ ያውመ ነኝ። እነሱ ግን ሲሄዱ መንገድ አንድ ነገር እጣ ሰርጣቸዋል ጊዜ ከሳቸዋለሁ። ያንን እጣ አንተ እጣ ውስጥ የሚሰጉጠዋለን እያዛለህ በዚያ መሰረት እናስጠራሃለን ብለው እሱ ጋር ተግባቡ ማለት ነው። በዚህ መሰረት እንግዲህ በሚገባ ሲስተናገዱ ተነበቡና እህላቸውም እንደገና ተጭሞላቸው ሁሉ ነገር ስልማቱ ሁሉ ነገር ተሰጥቷቸው አስተኛኝ የተደረገላቸው ማለት ነው። ፈለማጃዘውን ብጃዙ የሚፈልጉትን ነገር ሁሉ አሟልቶ ሲሰኛቸው ጊዜ ነቢዩላሂቱ ጃአለሴታ የተግራህ ሊአፊ እህል የሚሰጥባት የነበረችውን የወርቅ ጣጤ ከወንድሙ ስልቻ ውስጥ ጨመረበት ይላል። እና እንግዲህ ያቺ የወርቅ ሳህን ነበረች እና ዙሪያዋን በልዩ ልዩ ጌጥ የተበረከች ትልቅ ዋጋ የምታወጣ ልዩ የክብር ዕቃ ነበረች። እሷን ዕቃ ወንድማቸው እንግዲህ የቅርጣ ውስጥ በምስጢር እህል ውስጥ እንድትወሰድ አድርገዋል። እና ያንን እንግዲህ ጭነው ከእህልና ከከተማ ተወጡ ተራቁ በኋላ ዕቃ ጠፋ ተብሎ እንደገና ፍለጋ ሊመጣ ነው ወደ እነሱ ማለት ነው። እና ያችን ጻንግሪ እሱ እርጁ እቃውስ ነው የተመረጠው ስማ አደነ ማዲኑን አየቷል እነሱ ትንሽ ወጥቶ ከተማ አራቅ እንዳሉ ፈዋላ የሚጣራ ሰራዊ ወታደሮች እየተሯሯጡና እየተጣሩ እናንተ ነጋዴዎች የክራራ ነጋዴዎች ቆሙ ተፈልጋታችሁ ይያሉ ግንጣቸውን ከፍ አድርገው እየገለሉ መጡ ማለት ነው እና ደነገጡ እነዚህ ሰዎች እንዴት ነው ዝሩ እነቁም ለታሪኩ ታላቅ ሰው ነን የታላቅ ሰው ጀርመን ይያላችሁ ስታካደዱን ቆይታችሁ ዛሬ የታዘርፋችሁ ልጃችኋል እና ቆሙ ተፈተሹ የሚል ነገር አባረቀባቸው ማለት ነው እዚህ በጣም ደነገጡ ከዛ እንግዲህ የተደሰቱት ነገር ከንቱ ሆነባቸውና ማለት ነው ባሉ ወአክበሩ አለይሂም ማዳ ደስቱ ምን ተፈጥቶ ነው እንደዚህ አድርጋችሁ ስማችሁን የምታጠፉ ስማችሁን የምታጠፉና የምትወነጅሉ በማለት ዞር ብለው ጠየቁ ማለት ነው እና እነዛ ቀጥታ ሌቦች ናቸው አሏቸው እነዚህ ደግሞ እስኪ ሌብነታችን በመረጃ ከመረጋገጥ በፊት ስማችንን አታውቁ ምን ተፈጥቶ ነው ለመሆኑ በማለት ጠይቋቸው ቃሉ ነፍሲ ሶሃ አልመልኪያል የንጉሱን ቁና የህመት ፈሪያ የነበረችን የወርቅ ቁና አጥተናታል እና በመጨረሻ አካባቢ ወጣችሁ እናንተ ስለሆናችሁ ከእናንተ በስተቀር የሚጠረጠር ሰው የለም ስለዚህ ቁሙና ተፈተሹ አሏቸው በጣም እናዝናለን አሉ ከንፈራቸውን እየመጠጡ አየ ሰው አገር ሰው ያን ያህል ተገባብተንና ተከባብረን የቆየነውን ያህል አሁን በአንድ ጊዜ ሌቦች ተብለን አረፍ አሉ ወሊመንጃ ቢህምዱ ባሄሪን ዋአነ ቢህ ዘዒም አለ የአይሩድኑ መሪ እና ይልቁንስ ይሄ ማዘን አይደለም የህዝብ ጉዳይ ነው እቃው ካለ ያው መስም የተባለው ነገር ተረጋገጠባችሁ ማለት ነው ከሌለ ደግሞ ጥራታችሁ ሲረጋገጥ ወዳጅነታችንና ትንነቱ ይቀጥላል አላቸው እና ለማንኛውም ሳንደቅም በፊት ዝርዝር ፍተሻዎች ሳንገባ ራሱን ያጋልጥ ወይም ያየና የሰማ ካለ እቃው የት እንዳለ የሚያሳየንና የሚያመጣልን ካለ ከእናንተ መካከል ይመንጃሪ ሁሉ በይሪ ከታውን ለሚያመጣ ሰው አንድ የግመል ጭነት እህል እየሰደመው አለን በማለት ማግባባት ጀመሩ እንዳይጠረጠሩ ለማድረግ ማለት ነው። ወአረጂ ዘይን ማየን ምጣ በጠላሉ ሳንደክም በፊት ቶሎ የሚጠቁመን ወይም የሚሰጠን ሰው ካለ አንድ ጭነት እህል የግመል ጭነት ለማስጠጥ እኔ ሐላፊ ነኝ በማለት ዋስተና ሰጠ የቡድኑ መሪ ማለት ነው። የሚያለበትም እንግዲህ ራሳቸውን በራሳቸው እንዲያጋልጡና እናንተ ናችሁ የጠመራችሁብን ብለው እንዳይጠረጥሯቸው የፖለቲካ ድብቆች መጫወታቸው ነው ማለት ነው። ይህ ጊዜ እነሱ በእውነቱ የሚያውቁት ነገር የለም እዚህ ላይ ሁላቸውም ወዳቸውን ነፍተው ከኛ መካከል ማንም የሚሰርጥ የለም ብለው በጣም በቁጣ መንፈስ ነበረ የተቀበሏቸው ማለት ነው። ቃሉ ተላሂ ለቀድ ዓሊምቱም ማ ጂና ሊኑፍሲደ ፊል አርድ አሉ። እንኳን ራሳችን ልናወጣና ልናጋልጥ ቀርቶ በአላህ ይሁንብን አሉ። እናንተ ራሳችሁ ከአሁን ቀደም ስለኛና ስለ ቤተሰባችን በነጥ